አላህ ደግሞ ለእናንተ የሚመርጥላችሁና የሚመኝላችሁ የዘላለሙን ዓለም ዲል ነው። ስለዚህ እናንተ በቅርብ በማሰብ የማይገባችሁን ነገር በማሰባችሁና በመመረጣችሁ ተሳስታችኋል በማለት ተቻቸው ማለት ነው። والله عزيز حكيم لما ማንኛውም አላህ ማንኛውንም ኃይለኛ ነይ ባይ የሚረታ ኃያል እንደገና ደግሞ ባሰራሩ ስተት የማይከተለው ፍጹም ጥበበኛ ነውና ለወደፊቱም እኔ የምሰጣችሁን መመሪያ ብቻ መከተል አለባችሁ እንጂ በግዚያዊ ጥቅም ተታላችሁ ከአላማችሁ ማፈንገጥ የለባችሁም ማለት ይሄ መጣበት ምክንያቱ ደግሞ የበድር ጦርነት በድል ተጠቋጨ በኋላ በመርኮ የተያዙ ግለሰቦች ነበሩ ወደ 70 የሚሆኑ ታዋቂ ቀንደኛ ጥላቶቻቸው ተማርከው ነበር እና በነዛ በመርኮኞቹ ምን አይነት እንግዲህ እርምጃ እንወሰድ በማለት ቅርብ አማካሪዎቻቸው ጋራ ውይይት ጀመሩ ነብያችን አለይሂ ሰላም እና በውይይቱ ተሳታፊ የነበሩት አቡበክርና ዑመር አልጂ ነበሩ ይባላል እነዚህ ሰዎች ያው አላህ Subhanahu Wa Ta'ala ሳያስቡት እየተደናቁ መጥተው እኛን ተምድርገጥ ለማጥፋት ባደረጉት ዘመቻ እነሱ ራሳቸው ተሸንፈው አሁን በመርኮ ስር ይገኛሉ ብዙዎቹ እና እነዚህን አሁን ምን ማድረግ አለብን እንዳለ እንረሽናቸው ወይም በነፃ እንልቀቃቸው ወይ ገንዘብ እናስከፍላቸው ወይም ማስረን እናስቀምጣቸው አማራጮች ተቀመጡና በልሁላችሁም የሚታያችሁን አጣብ ሰንዝሩ በማለት ወሻውሩን ፊል አምሪ ባለው መሰረት ነብዩ ወህ የሚሰሩ ከመሆናቸውም ጋራ ሷሃቦቻቸውን ያማክሩ ነበር አምባገነን ሆነው ላለመታየት ማለት ነው እና በዚህ በተሰጠው እንግዲህ ውይይት መድረክ ሁሉም የመሰለውን ሊሰነዝር ነው በቅድሚያ አቡበክር መቸም በጣም አርቆ አሳቢና አስተዋይ ብሩሩም ስለነበሩ እኔ የሚታየኛል እነዚህ ሰዎች አንድ ጊዜ ማርከናቸዋል ተሸንፈዋል እንግዲህ ተገደሉ አልተገደሉ ቢገደሉ ስጋቸውን አንበላ ደማቸውን አንጠጣ ዋናው መሸነፋቸው ነው ተሸንፈዋል ይሄ ከሆነ ድረስ አሁን ምክር ሰጠናቸው ለወደፊት እንዳይለመዳቸው አስጠንቅቀናቸው የተወሰነ ገንዘብ አከፈለናቸው ብንለቃቸው ይሻል ይመስለኛል አሉ ምክንያቱም መወለድ ካለ ማዘን አይገድም እንዲሉ እነዚህ ሰዎች በአላማ ተለያይተን ነው እንጂ ያጎት ያክስቶቻችን ልጆች ናቸው በተሰብነ እና የገዛ ወንድሞቻችንን በገዛ እጃችን ከምንጨፈጭፍ እድል ብንሰጣቸው አሁን እና መክረናቸው አስጠንቅቀናቸው ብንሰጣቸው ምናልባት ውለው አድረው ኢማን ሊያገኙ ይችሉ ይሆናል ይሰልማሉ አሁን ከተገደሉ ግን እነሱ አከራ አዱንያቸውን ማጡ እኛም ደግሞ እነሱ ስጋን በላ አደማቸውን አንጠጣ ስለዚህ ገንዘብ አስከፍለን ከለቀቅናቸው ግን በተሰጠን ገንዘብ ወአይዱ ለውን መስጠቷቱን በተባለው መሰረት እኛ የሚያስፈልገውን ትጥቅና ስንቅ እናገኛለን ጠነከርን ማለት ነው እነሱ ደግሞ ምናልባት አስበውና አስተውለው ኢማን ሊያገኙ ይችላሉ ሁለታችንም ተጠቀምን ማለት ነው እና በይህ መልክ እኔ ገንዘብ እያስከፈል መልቀቁን ነው የምመርጠው የሚል ሀሳብ ሰጡ ይሻሉ ዑመር ደግሞ በተራቸው ተነሱና እኔ እንኳ ይቅርታ አድርጉልኝ እንጂ አቡበክር የሚለው ነገር አይታየኝም አሉ እንግዳሳ ሲሏቸው እኔማ እገሌ የተባለውን ካፊር ዘመዴ ለእኔ እንዲትሰጡኝ ይፈልጋለሁ እኔ በእጄ እንዳርደዋል ለአልይ ደግሞ ወንድሙን አቂልን እንዲታስረክቡ ፈልጋለሁኝ አቡበክርም እንደዚሁ ልጁን አብዱራህማንን የተለያዩ እንግዲህ አቅራቢያ በተሰብ የሆነው ዘመድ ስጋ የሆነውን እስረኞች ትሰጡንና እኛ ራሳችን ማረድ አለብን ይሄ ከሆነ ለወደፊት ጥላት አይደፍረንም እነሱ ለወንድሞቻቸው ለአባቶቻቸው ለአጎቶቻቸው እንኳን አይመረምሩም እየተባለ ፈሸሪድ ቢህም መን ኸልፈሁም እንደተባለው በሚገባ መቀጣጫ አድርገን እነዚህን በሚገባ መቅጣት አለብን እንጂ አሁን በዚህ በተወሰነች ዲል ብቻ ተታለን ጥላቶቻችንን እንደገና በገንዘብ ተገላግለን መላክ ማለት ነገ እንደገና ኃይላቸውን አጠናክረው መጥተው እኛ የሰጠናቸውን ምህረት ተጠቅመው እኛን ያጠፉን ይሆናል በማለት መገደል አለባቸው ያው ማገዳደሉ እንደው ዝም ብሎ ሳይሆን ዘመድ ዘመዱ እየተመረጠ ለዘመዱ ለሰሃቢው እየተሰጠ እኛ ከኢማንና ከዘመዳችን አማራጭ ሲሰጠን ኢማናችንን እናስቀድም መሆኑን ማረጋገጥ አለብን አሉ ይባላል ከዚያ በኋላ ሁለት እንግዲህ ዋና ዋና ተቃራኒ ሐሳቦች ከቀረቡ በኋላ እሳቸው ይህን ሐሳቦች ገምግመው መጭመቅና የራሳቸውን ውሳኔ መስጠት ነበረባቸው ሌላ ሶስተኛም ሐሳብ አልተቀበሉ እና ይሄን ከወሰዱ በኋላ የአቡበክርን ሐሳብ ደግፈው ረሱል አለይሂ ሰላም ምክንያቱም እኛንም እነዛንም ይጠቅማል የሚል ስለሆነ ማለት ነው ይሄንን መረጡና ከዛሬ ጀምሮ እንግዲህ ያው ገንዘብ ያስከፈልን እንለቃቸዋለን እያንዳንዱ ምርኮኛ 20 20 ኡቂያ ወርቅ መክፈል አለበት ተብሎ ተወሰነ ማለት ነው በዚህ መሰረት ገንዘቡን ያስከፈሉ ለመልቀቅ ወስነው አደሩና በነጋታው ጧት አቡበክር ጋራ አንድ ቦታ ቁጭ ብለው ዑመር ይመጣሉ። በሚመጡ ጊዜ ሁለቱ ያለቀሱ ደረሱ። እና ምንድነው የሚያስለቅሳችሁ ብለው በሚጠይቋቸው ጊዜ ተናንትና በተሰጠው ውሳኔ አላህ ተቀይሞን ቅጣት አውርዶ እሳት ነገር እየተንበለበለ እንደዚህ ዝች ዛፎ አጠገብ ደርሶ ተመለሰ እሳቱ እና በዛ ምክንያት ልንጠፋ ነበር ብዬ ነው የምናለቅሰው አሏቸው። እና ያስ ከሆነ አልቅሱበት እኔ አይመለከተኝም ነግሬያችኋለሁኝ። መጀመሪያ እናንተን የሚያስለቅስ ነገር እኔንም ያስለቅሰኛል ንገሩ ብለው ነበር። በዛ ምክንያት ከሆነ እየነገርኳችሁ እንዲህ ብላችሁ ገንዘብ ለማግኘት ነውና እንደዛ የሆናችሁት ይሄንንስ አላለቅስለትም አሏቸው ይባላል። እና እርግጥ እንግዲህ እነሱ ያው በጊዜው ባላቸው ኢኮኖሚ እጥረትና ድክመት ትንሽ እንጎለብታለን ብለው እንጂ ለገንዘቡ ለግል ጥሪታቸው ሊያረጉት አይደለም የጓጉለት ማለት ነው። ቢሆንም አላህ ሱብሃነ ወተዓላ ዑመር ያቀረቡትን ሐሳብ ደገፈላቸው። ቱሪዱን አረዶ ዱንያ ቺን የቅርብቱን ህይወት ሸቀር ገንዘብ ተጥላት ለማግኘት ፈልጋችሁ አላህ እጃችሁ ላይ የጣለላችሁን ጥላቶች እንደገና ትለቃላችሁ እንዴ በማለት ተቻቸው ማለት ነው። والله يريد الاخره الله ግን ጥላቶችን እጃችሁ ላይ እንደጣለላችሁ ወዳውኑ እርምጃ ወስዳችሁ ለወደፊትም አቋማችሁን አጠናክራችሁ በመሄዳችሁ የመጨረሻውን ዓለም ዲል እየመረጠላችሁ ይያለ እኔ አመቻችቼ እጃችሁ ሳስገባላችሁ እናንተ በገንዘብ የምትሸጡና የምትለቁ ከሆናችሁማ ምኑ ነው ታዲያ የተዋጋችሁት በማለት ወረፋቸው ማለት ነው። እና በዚህም እንግዲህ በወቀሳም ብቻ ሳይሆን ቅጣትም ጭምር ቃጥቷቸዋል ማለት ነው። ለማስተንከክ لولا كتاب من الله سبق لمسكم فيما أخذتم عذاب عظيم نا بزي بوستاني اچو مسرد كتلات وشتاچو بتكبر اچو يمجلات يا جنزب سابيا الله سبحانه وتعالى قديم سيل يوستاني قالن بايا سالف نورو اندهم كبار كتات يدرس باچو نفر على اچو مالك نا يقديم سيل وستاني بايا سالف نورو يميلو عندي سو بنصو لبونا نظروچين اگناز بونا عمزاز نور بمرجان نبتنات የጠቃሚ ነው ብሎ ያመነበትን ሐሳብ ከሰጠ በእጅቲሃድ የዚህን አይነት ሰው ቢሳሳት እንኳን አልቀጣውም የሚል ህግ አስቀምጧል። ያ ነው ያዳናችሁ እንጂ የባይ ሆኖሮ አልቆላችሁ ነበር። ወይም በሌላ በኩል የበድርን ጀግኖች ሙእሚን የሆኑትን የበድር ጀግኖች ያጠፉትን ቢያጠፉ አልቀጣቸውም የሚልም ውሳኔ ተላልፏል በሐዲስ ሰሂህ እንደተዘገበው ማለት ነው። ያ ባይ ኖሮ በዚህ ነገር ዛሬ እናንተ ከባድ ቅጣት ይደርስባችሁ ነበር በማለት ነብዩንና አቡበክርን አስጠነቀቀ ማለት ነው። ከዚያ በኋላ አጣ ነገሩ ያው እንግዲህ መደረግ አልነበረበትም ለማለት ያህል እንጂ በህግ ወጥ መንገድ ነውና ገንዘብ የጠየቃችሁት መልሱ ለማለት እንዳልሆነ ደግሞ ለማሳየት ፈኩሉ ሚማ ገኒንቱም ሐላለን ጠይባ እንግዲህ በጦርነቱ ሆነ በዚህ በግልግሉ ያገኛችሁት ከጥላት የማረካችሁትን ገንዘብ የጣፋጭና የተፈቀደላችሁ ሲሆን ልትበሉት ትችላላችሁ። መጀመሪያ እንግዲህ የሚጠቅማችሁ የኛው ነበር ለማለት ያህል እንጂ ገንዘቡ ሐራም ነው ማለት ፈልጌ አይደለምና በምርኮም ሆነ በቤዛ መልኩ ያገኛችሁትን ገንዘብ አፋጭና የተፈቀደ ሲሆን ባርከላችኋለሁ ብሉት አላችሁ። ወተቁላህ ለወደፊት ግን ተመሳሳይ አይነት እስራ እንዳትደግሙ አላህን ፍሩ። ኢንላላህ ገፉሩር ረሂም አላህ አጥፍቶ ስተቱን አውቆ የሚመለስ ለሆነው ባሪያው ምህረት ሰፊና ሩሩ ነውና በዚህ ባለፈውም ስተታችሁ ምህረት ሰጥቻችኋለሁ አዝኔላችኋለሁ እናንተም ደግሞ ለወደፊት ስተት እንዳትደግሙ በማለት በማስጠንቀቅና በመደሰት ብቻ አለፋቸው ማለት ነው። ያ አዩሃ ነብዩ ኩሊ መን ፊ አይዲኩም ሚን አልአስራ ያለምላሁ ፊ ቁሉብኩም ኸይራን ዩእቲኩም ኸይራን ሚማ ኡኺዘ ሚንኩም ወይግፊር ለኩም ወላሁ ገፉሩ ራሂም ወኢን ዩሪዱ ኸያነተከ ፈቀድ ኻነላሁ ሚን ቀብል ፈአምከነ ሚንሁም ወላሁ ዓሊሙን ሐኪም። ያ አዩሃ ነብዩ አንተ ታላቁ ሰው ነብዩ ሆይ አለ ኩሊ መን ፊ አይዲኩም ሚን አልአስራ በእጃችሁ ስር ለሚገኙት እስረኞች እንዲበሏቸው አለ። ኢን ያለሚላሁ ፊ ቁሉቢኩም ኸይራን ዩእቲኩም ኸይራን ሚማ ኡኺዘ ሚንኩም አላህ በልቦናችሁ ውስጥ መልካም አዝማሚያ ያወቀባችሁ እንደሆነ አሁን ከተወሰደባችሁ ገንዘብ የበለጠ ይተካችኋልና ይክሳችኋል ብለህ ንገራቸው። ወይግፊር ለኩም በተጨማሪም ደግሞ ያው ኢማኑን ከተቀበላችሁ ባለፈው የፈጸማችሁትን ስህተት ሁሉ በምህረት ያልፋችኋል والله غفور الرحيم الله مرت ستنا رورونا ونائلا ይሄ ደግሞ ያው እንግዲህ ቀደም ሲል ገንዘብ ይከፈሉ ተብሎ በተወሰነው መሰረት ሁሉም ሰው እንዲከፍል ተደረገ። ያው የለለው አቅመ ቢስ ብቻ ይቀር ለለለው አስተያየት እየተደረገ በማስተማርም የተለቀቁ አሉ ማለት ነው። ያላቸው ግን መነሻው ዋናው እንግዲህ 20 ኡቂያ ወርቅ ነበር ማለት ነው። እንግዲህ አያውቅ ያወርቅ የሚባል በጣም ብዙ ገንዘብ ነው። ባሁኑ ገንዘብ ይመነዘ ይሄንን አልዳኛዎቹ የተያዙት ከበርቴዎችና ባለ ስልጣናት ስለነበሩ ገንዘብ እንዳላቸው ስለሚያውቁ ከፍ ያለ ጥያቄ ነበር ያቀርቡላቸው ማለት ነው። ከነዚህ እንግዲህ ክፍያ ከተመደበባቸው መካከል የነብዩ አጎት አባስ ኢብኑ አብዱል ሙጠሊብ ይገኙ ነበር። ከበርቲ ነበሩ ሳቸውም እና አሁን ካፊር ሆነው ጥላት ጋር ወግነው መጥተው ነበር። ይሄ ግዜ አባስ እንግዲህ ራሳቸው ዘምተዋል። እንደገና ሁለት ወንድሞቻቸውን ልጆች ለሳቸው እንዳሽከር በማድረግ ይዘው መጥተዋል። በራሳቸው ስንቅ ደግሞ ማን የራሳቸው መዝመት አልበቃ ብሎ ሌሎችን ጎረምሳዎችም እኔ ስንቁን ትጥቁን እችላቸዋለሁ እኔ ጋር ዝመቱ በማለት ሁለት ሰዎችም አዝምተዋል ማለት ነው። ይሄን ምስጢር አላህ እንግዲህ ስላሳወቃቸው ለነብዩ በሳቸው ላይ ከበድ ያለ ጫና ሊያደርጉባቸው ነው ማለት ነው። በሰው ዘንዳ የሚጠበቀው እንግዲህ የነብዩ አጎት እንደመሆናቸው አስተያየት ይደረግላቸዋል ነበር። ግን ነገሩ በተገላቢጦሽ ሆነና መጀመሪያ ያው ሲፈተሽ ጊዜ ኪሳቸው 20 ኡቅያ ወርቅ ተገኘ ይባላል። ይሄ 20 ኡቅያ ወርቅ ወንጀለኛ ነውና ገንዘቡ የወንጀለኛ ገንዘብ ስለሆነ በውርስ ተወስዷል ተባለ። መጀመሪያ ሂሳብ ውስጥ ሳይገባ ማለት ነው። ከዚያ በኋላ በእያንዳንዱ ግለሰብ 20 እሱ 40 ኡቅያ መክፈል አለበት ተባለ። እና ራሱ አባስ ሁለት ጎረምሳዎች ወንድሙ ልጆች እየቀለበና እያጣጣቀ አምጥቶ አዝምቶብናልና የነሱንም ክፈል እነሱ ሲጠየቁ የለንም አጎታችን ነው ያመጣን እንጂ እኛ የታለን አሉ። በል የነሱን ዳ ክፈል ተብሎ ተያዘ ማለት ነው። እያንዳንዳቸው 40 ኡቅያ ሲከፈልላቸው 80 ኡቅያ ወርቅ ማለት ነው። እና ወቄት ማለት ነው ኡቅያ ማለት ወርቁ እንደዚህ በወቄት መጠን እየተመዘነ 80 ኡቅያ ለሁለቱ ግለሰቦች ከፈለ። እንደገና ደግሞ ለራሱ ሲባል 40 ኡቅያ እሱ ቀንደኛ ጥላታችን ስለሆነ እሱ የዘመት ጥላት ስለሆነ እኛን እንደውም አልወጋም እኔ ወንድሜ ልጅ እንዴት አድርጌ ወጋለሁ ብሎ መቅረት ነበረበት። ምክንያት ፈጠው እንቢ ብሎ መጥቶ እኛን ሊወጋ ደግሞ እንደገና ጎረምሶችን እያዘመተብን ስለሆነ አጥፊፎ አለያ የሱን እጥፍ አድርጉለት እንደውም አሉና 40 መክፈል የሚገባው የነበረው 80 ተደረገ። ደግሞ ቅድም 80 ከፍሏል በጎረምሶቹ አሁን ደግሞ ሌላ 80 ከፈለ። ቀደም ሲል በኪሱ 20 ኡቅያ ነበር ያ ሲጨመርበት 80 እና 80 160 180 ሆነ 20 ሲጨመር ማለት ነው። ሌላው 40 ኡቅያ ብቻ እየከፈለ ሲሄድ አባስ ግን 180 ኡቅያ ከፈሉ ማለት ነው። ይሄ ግዜ የወንድሜ ልጅ እንዳው እንዲያድርገ በእድሜ ልኬ የከሰብኩትን ጥርቄን ሁሉ ሙጥጥ ታርገ ባዶ እጄን ታስቀረኛለህ እንግዲህ ካሁን በኋላ እኔ መካ ከተመለስኩኝ ተከብሬ ታፍሬ በኖርኩበት ሀገር በየቁረሽዩ ቤት እየዞርኩኝ ምጽዋት መለመን ነው በስተርግና የሚጠብቀኝ ይብኝ አላቸው ይባላል። ምታሞኛውን አሞኛው ምን ነው ወደዚህ ልትመጣ ስትል ለሊት አንዲት በትወፋ የሞላች ወርቅ ከጓሮ ቆፍራ አውጥተ እሚስት ጋር አጨለማ ለብሰህ እንግዲህ በዚህ ዘመቻ እመለስ አልመለስ እንደሆነ አላውቀው ምናልባይ ሙቼ የቀረው እንደሆነ ይኸውልሽ ለልጆችሽ ማሳደጊያ ብለህ አንዲት ወፋ ወርቅ አስረክባ አይደለም የመጣው አሉ። ያ የተደና ነው ልመና የምትገባው ይሉታል። ደግሞ ያንን ማነገረ ጉደኛው አለ አንያ አንባኔ ለዓሊሙል ኸቢር ምስራቁ ጌታዬ ነው አይነገረኝ والله انك لصادق ወነክን ነው አሁን እንግዲህ ትክክለኛ መሆንክን ደረስኩበት ወነትም አንተ ጌታ ነግሮሃል እኔ በእድሜ ያቺን ቶፋ ወርቅ ለሚስቴ አንድ ቀን ነግሪያት እንኳን አቅም እንኳን ላሳያት አሁን ግን የመጨረሻ ቁርጥ ቀን ስለሆነች ሳልነግር መጥቼ የሞትኩ እንደሆነ ያው ልጆች ማደጊያ ያጣሉ ብዬ ለእሷ እንኳን ማሳየት ማልፈልገው በጨለማ ሰዋየኝ አላየኝ ይያልኩኝ በጓዳ ነው እሷን ደብቄ ያሳየዋል። ይሄንን ከነገረህ እንግዲህ ማንንም ሰው አልነገረህም እርግጠኛ ነው አላህ ነው የነገረህ ማለት ነው። እኔም እስከዛሬ እንግዲህ ውሸት ይመስለኝ ነበር ያንተ ነገር አሁን ከልቤ ተቀበልኩኝና አመንኩኝ በማለት ወዳውኑ ሸሃደተይን ኢላን አደረገ ማለት ነው። አሽሃዱ አላ ኢላሃ ኢላላህ ወአንከ ረሱልላህ በማለት የእምነት ቃሉን ሰጠ። ይሄ ግዜ ከልቡ መሆኑን አወቀለትና አላህ እነዚህን በእጅ ስር የሚገኙትን ምርኮኞች አሁን እንግዲህ ገንዘብ የተበዘበዝኩኝ ድህነት ውስጥ ተገባሁኝ እያለ የሚያለቅሰውን ምርኮኛ ግድ የለም አሁን የተቀበልከው እምነት ከልብ መሆኑ ከተረጋገጠ አላህ ይህንን ገንዘብ የሚያስረሳ በሰፊ ንብረት ይተካ ይሆናል ብለህ አበስረዋል እና ብስራት ሰጣቸው አላህ ለአባስ ማለት ነው። እንደገና ደግሞ የግፊር ለኩም እስከዛሬ እንግዲህ ውሸት ነው በሚል ነበረና ስታገለ የቆየው አሁን እውነት መሆኑን አውቄያለሁኝ ካለ ባለፈው ደግሞ የፈጸመውን ስህተት ሁሉ ይምረዋል አለ። እሱንና እሱን የመሰሉትን ሰዎች ማለት ነው። አላህ ምሕረተ ሰፊና ሩሩህ ነውና እምነታችሁ ተልባችሁ ከሆነና ከተመለሳችሁ ወይ ገንዘባችሁንም ይተካላችኋል እንደገና ወንጀላችሁንም ይምርና ያዝንላችኋል አለ ማለት ነው። በዚህ መሰረት ያው አባስ አመኑ ከዛ መካ በሚከፈትበት ጊዜ የማኡዝ ዘምዘም ሐላፊ ተደረጉ ይባላል። እና ትልቅ ክብር አገኙ፣ ባለ ስልጣን ሆኑ። ከዛ በኋላ ደግሞ አንዲ ብልህ የሆነ ባሪያ ባንዲ ቦታ ዘመቻ ሀጆች ጂሃድ ሷሃቦቹ ጋራ በመርኩ አገኙና ያ ባሪያ የንግድ ሙያ በጣም የረከከ ነጋዴ ነበር ይባላል። እና እየነገደ በሳቸው ልክ ሀብታም የሚባል ሰው ጠፋ በሀገሩ ይባላል። እና በሚያመጣላቸው ንግድ በለጸጉ። ያቺ ወትሮ የነበረችው ገንዘብ ጭራሹን እንዳው ምንም እንደሌለች አድርጎ የሚያስልቅ ገንዘብና ሀብት አንበሻበሻቸው ይባላል። ይህ ጊዜ ወላሂ ለከ አድረግቱ የኡላ ወአንተ ዚሩ ሳኒያ ይሉ ነበር። የመጀመሪያውን ቃል ኪዳኑን አላህ ከልባችሁ ካመናችሁ ገንዘቡን እተካላችኋለሁ ያለውን ደርሶኛል ይሉ ነበር፣ በቃኝ እስከሚሉ ድረስ። እና ሁለተኛዋን ደግሞ በተስፋ ጠብቃለሁ ወይ ፍር ለኩም ይህን ምህረት እሰጣችኋለሁ እና እራራላችኋለሁ የሚለውን ማለት ነው። እና አላህ ስብሓነሁ ወተዓላ ተስፋ ቃል እስከገባላቸው ድረስ ያንንም እንደጀመረ እንደሚያሟላላቸው ነው የሚጠበቀው ማለት ነው። ወኢን ዩሪዱ ኺያነተከ፣ አሁን ደግሞ በምርኮ ተይዘው ገንዘብ ከፍለው ደግመን አይለመደንም በአንተ ላይ አንዘምትም እያሉ ምለው ተገዝተው ተተመለሱ በኋላ ሀገራቸው ሂደው እንደገና ሸፍጠውና ከርተው ደግሞ ለመምጣት ቢሞክሩ አለ ፈቀድ ኻኑላህ ሚን ቀብሉ፣ ክዳት ከነሱ የመጀመሪያ አይደለም። ካሁን ቀደምም አላህን ከርተዋል፣ ብዙ መጥፎ ስራዎችን ሰርተዋል። እና እነሱ በሰሩት ስራ ሁሉ ግን ውጤት አላገኙም። ፈአምከነ ሚንሁም፣ አላህ ስብሓነሁ ወተዓላ እነሱን በአንተ እጅ ላይ በመጣል ያው አመቻችቶልሃል። አሁንም እንደገና ያንኑ ተንኮላችንን እንሰራለንና እንደግማለን ካሉ ዛሬ በቁጥጥር ስር እንደ ጣላቸው ሁሉ ደግሜ ደግሞ አስማርካቸዋለሁና እጅ ላይ ይጥላቸዋለሁ በማለት ዛተባቸዋለሁ። ወላሁ አሊሙን ሐኪም፣ እና አላህም ስብሓነሁ ወተዓላ አዋቂና ጥበበኛ የሆነ ጌታ ነውና እነዚህ ሰዎች እንደገና አሁንም ከርተውና መልሰው መጥፎ ነገር ለመስራት ቢያስቡና ቢንቀሳቀሱ በረቀቀ ዘዴው መልሶ እጅ ላይ እንደሚጥልልህ ያረጋግጣል አለ ይባላል። እና እንደ ተባለውም ከነዛ ምህረት ካገኙት መካከል አንድ አዝማሪ ነበር ይባላል። እና ቀደም ሲል መካ ላይ እያለ ነቢዩንና ሰሃቦችን ዲኑንና ቁርአኑን እያቋሸሸና እያጥላላ እየዘፈነ በየጠላው ቤት ይሸለምበት ነበረ። እና የበድር ለታ እንደለመደው ወታደሮቹ ጋር እየዘፈነ ሄዶ ጠጁን እየቀላ በተማረከ ኋላ በምርኮ ያው እንግዲህ ተለቀቀ እንደሌሎቹ ገንዘቡን ከፍሎ ይባላል። አሁን መቼም አዝማሪ አስችለውምና መካ ከተመለሰ በኋላ በየጠላ ቤቱ በሰከረ ቁጥር መልሶ ያን የወትሮውን ስራውን ጀመረ። እና ቀንጥሎ ነው እንጂ በእነሱ የተማረክ ነው ደግሞ እነሱ ወንድ ሆነው እያለ ነቢዩንና ሙእሚኖችን ቁርአኑንና ዲኑን እንደዚሁ እየዘለፈና እየነቀፈ ግጥም እየገጠመና እየሸለለ ማወቅ ጀመረ። ይህ ጊዜ እንደገና በሌላ ዙር ዘመቻ መጣና ወታደሮቹ ጋራ መልሶ ተማረከ ይባላል። እና ፈጮሌ ነው የተማረከ ጊዜ ምን ነው አንተማ የዛ ጊዜ ቃል ገብተህ ከዛሬ ጀምሬ እናንተን በመጥፎ አላነሳም በእናንተም ላይ አልዘምትም ብለህ ነበረ። እዛ እንደሄድክ ግን በየጠላ ቤቱ እኛን እያነሳ ስትዘልፍ ቆይተሃል ማለት ደርሰንበታል። አሁንም ደግሞ አላርመ ብሎ ይኸው የዘመትክብን አሁን እጃችን ላይ ወደቅ ምን ይሻልሃል ብለው ጠየቁት ይባላል። ይህ ጊዜ እንግዲህ ባፈጮለንን ሊያመልክ መቼም እናንተ ምህረት የፈጮች ቸሮች ናችሁ፣ እናንተ እኔ ጥፋተኛ ነኝ ይቅርታ ይደረግልኝ፣ ዛሬ የመጨረሻ ነው ደግሜ በእናንተ ላይ አፌን አልከፍትም በማለት ይምል ይገዘት ጀመር። ይህ ጊዜ ነቢዩ አለይሂ ሰላቱ ወሰላም ምን አሉ? ላዩልደሁል ሙእሚኑ ሚን ጁሕሪ መረተይን አሉ። ሙእሚን በአንድ ጉድጓድ ሁለት ጊዜ አይነደፍም፣ ሞኝህን ፈልጋሉ። እና አንድ ሙእሚን እንግዲህ አንድ ጉድጓድ ላይ ተባ ያለበት ጉድጓድ ላይ ደህና አገራ ማን ነው ብሎ ቁጭ አለ እንደሆነ ጅንጥም ሆነ ባብ ድንገት ሊነድፈው ይችላል ባላሰበውና ባላወቀው ቦታ። ደግሞ ተዳነ በኋላ ግን እዛች ጉድጓድ ላይ መልሶ የሚቀመጥ አይኖርም ቂል ካልሆነ በስተቀር። አሁንም አንተ እኛን እንደዛ ልታደርገን ነው እየፈለግህ ነው፣ ትናንትና ማርንህ፣ አሁን ደግሞ ትናንትና አታልልያቸው እጅ አፍርሻለሁና አሁንም መልሼ አታልላቸዋለሁ ማለትህ ነው? ይህን አይነት ሞኝ ፈልግኝ አካባቢ አይገኝም በማለት ወዳውኑ እንዲረሸን አዘው አስረሸኑት ይባላል። ምክንያቱም አላህ ቃል ገብቶላቸዋል። ይህንን እንግዲህ ቃል ኪዳን አፍርሶ መልሶ በእናንተ ላይ ተንኮል የሚሰራ ካለ አሁን ቀደም ጥላቶችህን እጅ ላይ እንደጣልኩልህ መልሽ አሁንም እጅ ላይ ጥላቸዋለሁ ብሎ ነበረና ጌታ የሰጠኝን እድል አሁንም ስጠቀምበታለሁ በማለት ያን ሰውዬ ገደሉት ነው የሚባል። እና እንግዲህ ሙእሚን እንደዚህ ብልህ መሆን አለበት። በየጊዜው ዝም ብሎ ባፈጮሌዎች መታለልና መደለል አይገባውም። እርግጥ ሰው ርኅራኄ ማድረግ ያለ ነው፣ ለአንድ ጊዜ ምህረት ሊሰጥ ይችላል። መልሶ መላልሶ አታለላለሁ የሚል ካለ ግን የወንድ እጅ መቅመስ አለበት ማለት ነው። إن الذين آمنوا وهاجروا وجاهدوا بأموالهم وأنفسهم في سبيل الله والذين آووا ونصروا أولئك بعضهم أولياء بعض والذين آمنوا ولم يهاجروا ما لكم من ولايتهم من شيء حتى يهاجروا وإن استنصركم في الدين فعليكم النصر إلا على قوم بينكم وبينهم ميثاق والله بما تعملون بصير والذين كفروا بعضهم أولياء بعض إلا تفعله تكن فتنة في الأرض وفساد كبير إن الذين آمنوا النزياء بني بجيتك شونا بمبتي آمنوت وهاجروا ለዲናቸው ሲሉ ደግሞ ትውልድ ሀገራቸውን ለቀው ተሰደው ወደ ተዋገር የሄዱት ወጃዱ እንደገና ደግሞ ዲናቸውን ለማስከበር የታገሉት ጥላቶቻቸው በተሰደዱበት ሀገር ተከታተለና ተፋቸዋለን ብለው ሲመጡ ዙሮ በመመከት ጥላትን የሚታገሉ የሆኑት ዲአሙአሊም በገንዘቦቻቸውና ወአንፉሲም በነፍሶቻቸው የሚፈልግባቸውን ሁሉ ምስዋት እየከፈሉ የሚዋደቁትና የሚታገሉት ፊሰቢልላህ ባአላህ ዲን والذين آووا ونصروا الذين يدغموا الذين سدتኞችን ተቀብለው ያስጠጉና የተባበሩ የሆኑት የመጀመሪያዎቹ እንግዲህ جاهدوا የሚባሉትና هاجروا የተባሉት ከዚህ ተመካ የሄዱት ናቸው ማለት ነው። آووا ونصروا የሚባሉት ደግሞ መዲና ኑዋሪ የነበሩት አቀባበልና ትብብር ያደረጉላቸው እነዚህም እንግዲህ አቀባበል በማድረግ ሁላቸውም በየቤታቸው መጠለያ ሰጥተው ንብረታቸውን ያከፋፈሩ የሚተባበሩና የሚደግፉ ሆነው የተገኙት ኡላኢከ ባዕዱሁም አውሊያኡ ባዕድ እነዚህ የተለያዩ የሁለት ክልል ህዝቦችም ቢሆኑ አሁን በኢማኑ መርሆ ተዋህደዋልና ከፊላቸው የከፊሉ ወገንና ዋቢ ናቸው ከዛሬት በኋላ አንድ አካል አንድ አምሳል ናቸው ለይቻላቸውም ነው የሚለው ሁላቸውም የሚጠበቅባቸውን ድርሻ ተወጥተዋልና በብቃት እነዚህም ለዲናቸው ብለው ቤታቸውን ንብረታቸውን ትተው ተሰደዱ እንደገና ጥላት ደግሞ ተከትሎ ሊያጠቃቸው ቢሞክር ባለበለላ ኃይላቸው መከቱ እነዛኞቹ ደግሞ እነዚህ መጡብን ሀገራችን ያጣብቡ ነው ብለው ሳይቀየሙ በደስታና በልልታ ተቀብለው እነሱን ተባበሩ አስተናገዱ አስጠጉ ሁለቱም እንግዲህ በአላማ ተመሳሳዮች ናቸውና በኔ ዘንዳ ያንዲ ሳንቲም ሁለት ገጽታ እንደማለት ነው ባንድ አካል አንድ ሙእሚን በየወስጃቸዋለሁ እነመል ሙእሚን ነው ቋንድ አለው ማለት ነው በመሆኑም እንግዲህ ከዛሬ ጀምሮ በዱንያም በአኺራም አይለያዩም ወለዲነ አመኑ እነዚያ ደግሞ ያመኑትና ወለም ይሃጅሩ ግን ሳይሰደዱ የቀሩት ዘው መካ አመነናል ብለው ለቤታቸው ለቤተሰባቸው ለንብረታቸው ሳስተው አንሄድም ብለው ዘው ያወላወሉ የቀሩት ማለኩም ምን ወላይቲን ምን ሸይ በእምነቱ እንኳን አንድ እርምጃ ወደፊት ቢቀድሙም ያን እምነታቸውን ተግባራዊ በማድረግ መሰደድ ሲገባቸው መታገል ሲገባቸው ለዱንያቸው ብለው ዲናቸውን ቸል ብለው ወደ ኋላ ቀርተዋልና እነሱ አንድ ጉዳት ቢደርስባቸው እናንተ አካሎቻችን ናቸው ብላችሁ እነሱን ለመተባበር ምንም አይነት ምስዋት መክፈል የለባችሁም እነሱ ጎደሎች ናቸውና እንደ ወንድም አይታችሁ በእነሱ ችግር እናንተ እንዳትታወቁ ይላል ማለት ነው እና እንግዲህ ኢማኑ ለመሙላት ሂጅራ መሄድ ዋጅብ ነበር በዛ ጊዜ እንደ ሸርጥ ነበር ሂጅራ ያለ ደግሞ ሙእሚን ኢማኑ ገና ከጥያቄ ውስጥ ነበር ተቀባይነቱ አይረጋገጥለትም ነበር ማለት ነው በመሆኑም እኒ ጥላቶች እንኳን ቢያጠቋቸው እነዛን አጠቋቸው ብላችሁ እናንተ ሐላፊነት ተሰምቷችሁ ስለነሱ እንዲያትጨነቁላችሁ ተፈልጉ ይንጡና ወደናንተ ይጠቃለሉ ማለት ነው እና አስከመቸነው እነሱ እንዲጋ መስጠት የለለባችሁ ሀታ ይዋሃጅሩ እንደናንተው ቤት ንብረታቸውን ወገናቸውን ትተው እስከሚሰደዱና እናንተ ጋር መተው እስከሚቀላቀሉ ወይን ይስተንሶሩኩም ፊዲኒ ይህን ስላችሁ ግን በሃይማኖታዊ ጉዳይ ድጋፍና እርዳታ ቢጠይቁ ይላል በግል ጉዳያቸው ሳይሆን ሃይማኖቱን በሚመለከት ለምን ሰለማችሁ እና የነ እስልምናችሁ መተው አለባችሁ እንደገና ተረደዱ የሚል ተጽኖ ቢደርስባችሁና ድረሱል ንርዱን ቢሏችሁ ግን ፋአለይኩም ነስሩ ይሄ ግዜ ለሰዎች ሳይሆን ለዲኑ ነውና እርዳታ ማድረግ በእናንተ ላይ ግዴታችሁ ነው ይተበቅባችኋል ይላል እና በዲን ስም መጠቃት የለባችሁ በግላችሁ ቢጠቁ ወንድሞቻችን ናችሁ ብላችሁ ሁላችሁ አትቸገሩ ግን ለምን አመንክ ተብሎ እምነቱን ለማስለቀቅ በሚደረግ ተጽኖ ስር ይወደቁ እንደሆነ ድረሱልን ካሏችሁ ግን ዝም ካላችሁ ያው እነሱ ለእምነታቸው አይተባበሩም ተብሎ እናንተንም ጭምር ግምት ውስጥ ስለሚያስገባና ስለሚያስገፍር በዲን በኩል ለሚመጣው ጥያቄ አሁንም ድጋፋችሁን መለገስ ይኖርባችኋል ይኸውም ደግሞ ኢላ አላቀውም በይነኩም ወበይነሁም ሚታት እርዳታ የምትሰጧቸው በእናንተና በእነርሱ መካከል የውለታ ድርድር በሌላቸው ወገኖች ሲሆን ነው ደግሞ እነሱን የሚያጠቋቸውና ጉዳት የሚያደርሱባቸው ከእናንተ ጋራ ምንም አይነት ውለታ የሌላቸው ወገኖች ከሆኑ ነው ምትረዷቸው እንዳጋጣሚ እናንተ የታረቃችኋቸው አትደረስብን አልደረስብህም እስከተወሰነ ጊዜ ወይም እስካልተወሰነ ጊዜ እኛና እናንተ መካከል ጦርነት የለም ብላችሁ ተስማማችሁባቸው አካሎች ጋራ ከሆነ ቅራኔያቸው እርዳታ እንኳን ቢጠይቁ በዲንም ጉዳይ አትርዷቸው ነው ነው። ምክንያቱም ለነዚህ ለደካሞች ብላችሁ ሁለታችሁን ታፈርሱና ያጥላት ደግሞ ታቅም በላይ በሆነ ኃይሉ መጥቶ እናንተንም ጭምር ሊያጠፋ ስለሚችል ሁለታ ማፍረት አይገባቸውም ለነዚህ አይነቶቹ ነው ነው። والله بما تعملون بصير الله በምትሰሩት ነገር በጥልቅ ተመልካችና ታዛቢ መሆኑን አውቃችሁ አሁን በነገርኳችሁ መመሪያ መሰረት ነው መሄድ ያለባችሁ ይላል። እና እንግዲህ ተከታዮችን በሶስት ደረጃ ከፈላቸው ማለት ነው። አንደኛ መጀመሪያ ተሰዳጅና ታጋይ፣ ሁለተኛ ደግሞ ታጋዮችን ተቀባይና ተባባሪ፣ ሶስተኛ በእምነቱ ተመሳሳይ አቋም ኑሮ ሲያበቃ ግን የሚከተለውን እርምጃ የመሰደድና የመታገልን ተልዕኮ ያልተሳተፈ ሰነፍ አደረገው ማለት ነው። እና ለሶስታቸውም እንግዲህ የሚገባቸውን መብት ወሰነላቸው ነው። ወለዲነ ከፈሩ እነዚያ ደግሞ ከሃዲ የሆኑት ይላል። ወደ ጥላት ካምፕ ደግሞ መሻገሩ ነው። بعضهم مولياء بعض كهاديዎች ከሃዲ እስከሆኑ ድረስ ሙሽሪክም ቢባል ይሁዳም ነሳራም መጅሳም ቢባል በዛው በከዲየቱ ተመሳሳይ ነው። ስሙ ነው እንጂ የበዛው ተግባሩ አንድ ነውና ከአላህ ፍቃድ የራቀና ያፈነገጠ ስለሆነ ካፊር የተባለ በሙሉ ከፊሉ ለከፊሉ ተባባሪና ወገን ነው። አንዱን ከሌላው ለይታችሁ አትውት ይላል። እና ኢላ ተፋሉ በመሆኑ ማንኛውም ካፊር ወገኖቻችሁ በሙእሚኖች ላይ ጥቃት በሚያደርስበት ጊዜ እርዳታ ስትጠየቁ የተጠየቃችሁትን ድጋፍ ባትሰጡ ተኩም ፊትነቱን ፊል አርዲ በዚህ ምድር ላይ ከባድ የሆነ ፈተና ይመጣል ይከሰታል ይላል። ወፈሳዱን ከቢር ታላቅና ግዙፍ የሆነ ብላሽም ይፈጠራልና ማንኛውም ካፊር በእናንተና በእነሱ መካከል ውለታ እስከሌለ ድረስ እነዚያን ያልተሰደዱ አማኞችን ሲያጠቃ ዝም ያላችሁ እንደሆነ እርዳታ እየተጠየቃችሁ እነሱ መች ይተባበራሉ? ይኸው እዚህ ያሉትን ሙሚኖች ስናጠቃና ስናጠፋቸው እነሱ ባሻጋሪ እያሳቁ ዝም ብለዋቸዋል እያሉ እናንተን እየገነጣጠሉ ለመምታት ጥሩ አጋጣሚ ይፈጠርላቸውና በእነዛ ብቻ ሳይሆን ጥቃቱ በሁሉም ላይ የሚያጠቃልል የሆነ አድማሰ ሰፊ ጥቃትና ጉዳት እንደሚያስከትል አውቃችሁ በዚህ መልክ ስትጠየቁ ድጋፍ መስጠት ይኖርባችኋል ይላል ማለት ነው። والذين آمنوا وهاجروا وجاهدوا في سبيل الله والذين آووا ونصروا أولئك هم المؤمنون حقا لهم مغفرة ورزق كريم والذين آمنوا من بعد وهاجروا وجاهدوا معكم فأولئك منكم أولو الأرحام بعضهم أولى ببعض في كتاب الله إن الله بكل شيء عليم والذين آمنوا إن زيادك موبا الله نابا مبتو يأمنوت وهاجروا እና በእምነታቸው ሳዳ ደግሞ በአካባቢ ያሉ ካህዲዎች በሚያደርሱባቸው ጥቃት ተገደው አገራቸውን ለቀው የተሰደዱት ወጃዱ ፊሰቢልላ ከስደት በአላህም መንገድ ደግሞ ጥላቶቻቸው በዘመቱባቸው ቁጥር ዙረው በመመከትና በመቋቋም የታገሉ የሆኑት ወለዲነ አወው ወነሶሩ እንደገና እነዚህን ስደተኞች ደግሞ ወደ መዲና በሚወርዱበት ጊዜ በመዲና ይገኙ የነበሩት አንሷሮች እነሱን በደስታ ተቀበሉ ያስጠጉና የረዱ የተባበሯቸው የሆኑት ኡላኢከ ሁሙል ሙእሚኑና ሐታ እነዚህ ሁለቱም ቡድኖች በኔ ዘንዳ አማኝነታቸው የተረጋገጠላቸው አማኝ ማለት እነርሱ ብቻ ናቸው በማለት መጀመሪያ ለእምነታቸው ዕውቅና በመስጠት አረጋገጠላቸው ማለት ነው። እንግዲህ በአጥሩም ስለዋጋቸው ሲገልጽ ለሁም መግፊረቱን ለነዚህ አይነት ወገኖች ከኔ ዘንዳ ሙሉ ምህረትና ወርዝቁን ከሪም አደስታችና ውብ የሆነ ሲሳይም ተዘጋጅቶላቸዋል ይላል።